ዝም ብለን እንደው ይሄ ነው መደረግ ያለበት። ግብጽ ውስጥ የተሰራ አሁን ደግሞ ሰሞኑን ምንድነው ባህሪን ውስጥ ይሄ የተደረገ ነው። ሊቢያ ውስጥ ሰው በሄሊኮፕተር ተጨፈጨፈ። ምን ጨፍጨፍ? አሁን የኢትዮጵያ ህዝብ በወያኔ ወታደር ቢሞት ምንድነው? ቢሞት ምንድነው? አለቀ የሚያሰኝ ነገር ነው እንዴ? ቢሞት ምኑን ነው? አስፈጃችሁት? ልታስፈጁት ነው ወይ? ተነሳ ሰላማዊ ሰልፍ አድርግ ምናምን እያሉ ደግሞ የሚያወሩ በስተዋል ሰሞኑን። እኔ አላውቅም እንዴት እንደሆነ ነገሩ፣ ግን እኔ በበኩሌ እስቲ የኢትዮጵያ ወጣቶች ለማነሳሳት በሀገር ቤት ያሉትን ለማነሳሳት በውጭው ዓለም የሚገኙ የተለያዩ የፖለቲካ ድርጅት ደጋፊዎችም ይሆኑ ኢትዮጵያ በኢትዮጵያዊነት ከድርጅትም ውጪ የሆኑ ወጣቶች ኢትዮጵያውያን ምን ማድረግ አለብን? ዛሬ ቀኑ ቁርጥ ቀን ነው። ዛሬ ካልተነሳን፣ ዛሬ ለመስራት ካልሞከርን፣ ደግሞ አለው ፕሮፌሰር መስፍን እንዳሉት ከ20 ዓመት በኋላ በ2010 20 ኢትዮጵያ የምትባል ሀገር ከዓለም ካርታ ትፋቃለች። ስለዚህ ወገኖቼ ምን ማድረግ አለብን ለሚለው እስቲ እንወያይ፣ እንነጋገር። እንደ ተድላ አይነቶች ወንድሞቻችን ሌሎችም ትኖራላችሁ። ምንድን ነው ማድረግ ያለብን? በዚህ ላይ እስቲ እንነጋገር። ዝም ብለን እንደው ይሄ ነው መደረግ ያለበት። ግብጽ ውስጥ ይሄ የተሰራ አሁን ደግሞ ሰሞኑን ምንድነው ባህሪን ውስጥ ይሄ የተደረገ ነው። ሊቢያ ውስጥ ሰው በሄሊኮፕተር ተጨፈጨፈ። ምን ጨፍጨፍ? አሁን የኢትዮጵያ ህዝብ በወያኔ ወታደር ቢሞት ምንድነው? ቢሞት ምንድነው? አለቀ የሚያሰኝ ነገር ነው እንዴ? ቢሞት ምኑን ነው? አስፈጃችሁት? ልታስፈጁት ነው ወይ? ተነሳ ሰላማዊ ሰልፍ አድርግ ምናምን እያሉ ደግሞ የሚያወሩ በስተዋል ሰሞኑን። እኔ አላውቅም እንዴት እንደሆነ ነገሩ፣